ሰይፉ ሐቂቀተን ከባድ ርዕስ ነው። ወደ ተውሂድ የሚጣሩ ሰዎችና ባህሪያቶቻቸው ወይንም ሊላበሷቸው የሚገቡ ባህሪያቶች። ይህ ርዕስ አንገብጋቢ ነው ካለንበት ጊዜ እና ከፈጣሪዎቹ አንጻር ሲታይ። ሁሉንም ነገር ዘርዝሮ ማቅረብ ባይቻልም አንኳር አንኳር ነገሮችን ግን ለማየት እንሞክራለን ቢኢዝኒላህ አዘወጀል። በመጀመሪያ ደረጃ ወደ እስልምና ጥሪ የሚያደርግ በሙሉ ወደ ተውሂድ እንደሚጣራ ልናውቅ ግድ ይለናል። ወደ እስልምና የሚጣራ በሙሉ ወደ ሶላትም ይጣራ፣ ወደ ጾምም ይጣራ፣ ወደ ሐጅም ይጣራ፣ ወደ ጧሃራም ወደ ውዱም ይጣራ፣ ወደ ዝምድና መቀጠልም ይጣራ፣ ወደ ተውሂድ ነው ጥሪው። ወደ ኢስላም የሚደረግ ጥሪ በሙሉ እውነታው ወደ ተውሂድ ነው። የሥራ ክፍፍሎሽ ይባላል። ፈጣሪዎች ብዙ ናቸው። አላህ ይጠራል። ወላሁ የድዑ ኢላ ዳሪ ሰላሚ ወየህዲ መን የሻኡ ኢላ ሲራጢ ሙስተቂም። አላሁ ስብሓነሁ ወተዓላ ወደ ሰላም ሀገር ይጣራል፣ ወደ ጀነት። አማኞች ሙስሊሞች ረሱል አለይሂ ሰላቱ ወሰላም በተጣሩበት መንገድ ተጠቅመው ጥሪ እስካደረጉ ድረስ የነሱ ጥሪ የእሳቸው ጥሪ ነው። قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني في يعني من قدنا ودع الله يمسك الرب بله أوج الله على بصيرة أنا ومن اتبعني أنين يتكسلين بأوكس لي የተመረከዝን የተመሰረተ የሆነ ጥሪ የምናደርግባት መንገዳችን። አማኞች በሙሉ በንግግራቸውም ይሁን በእንቅስቃሴያቸው በተግባራቸውም በጽሁፍም እንበለው በማንኛውም የህይወት እንቅስቃሴያቸው በሙሉ ዳዕዋ የሚያደርጉት ወደ ኢስላም። ያንተ አለባበስ ዳዕዋ ያደርጋል። ያንተ አበላል ዳዕዋ ያደርጋል። ያንተ አረማመድ፣ አመለካከትህ፣ ስትሰጥ ስትቀበል እስልምና ባስተማረህ መንገድ ከሆነ ዳዕዋ ነው ራሱ። የግድ እንደ አብዱል መጂድ መድረክ ላይ ወጥቶ መለፍለፍ ብቻ አይደለም። እስላማዊ አለባበስ አለ። اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا يمثلوا انقص كوردتشبات قصبت جمرو دين الاسلام مولو نو اسلام مالككو መጸዳጃ ቤት እንዴት እንደምትገባና እንዴት እንደምትወጣ የሚያስተምር ሃይማኖት ነው። ስለዚህ ሙሉ ነው። ሙስሊሞች ሲነግዱ፣ ሲያርሱ፣ ሲያገቡ፣ ሲፈቱ፣ ልጆችን ሲያሳድጉ ዳዋ ነው ራሱ። እስልምና ባስተማረው መንገድ እስከ ተንቀሳቀሱ ድረስ። ስለዚህ ሁሉም ዳኢ ነው ማለት ነው። كلنا دعاة الى الله الى الاسلام. طيب ليلى تطاريوتش شيطانن طري ያደርጋል። ሸይጣንና ሰራዊቶቹ طري ያደርጋሉ። انما يدعو حزبه ليكونوا من اصحاب السعير. يسو طري ወዴትም طري የሚያደርገው ጭፍራዎቹን የሚጣራው የተንቀልቃዩ እሳት ጓዶች እንዲሆኑ ነው። ወደ ጀነት አይደለም ያስ اصحاب الشهوات والشبهات هم دعاء ስሜቶቻቸውን ፍላጎቶቻቸውን የሚጋልቡን ጥሪ ያደርጋሉ። ሙዚቀኛው በሙዚቃ ወደ ሙዚቃ ይጣራል። ጨፋሪው በጭፈራ ወደ ጭፈራ ጥሪ ያደርጋል። ኳስ ተጫዋቹ ወደ ኳስ ጨዋታ ጥሪ ያደርጋል። የሚያምታቱ የሆኑ ግልጽ ያልሆኑ ነገሮችን የሚያራምዱ ግለሰቦችም ብዥታ አዘል የሆኑ ራእዮችን የያዙ ግለሰቦችም ወደዛው ጥሪ ያደርጋሉ። ከየትኞቹ ነን ነው አሁን ጥያቄ? ይህ ርዕስ ሰፊ ነው ብያቸዋለሁ። ዳዕዋ ጥሪ ማለት ነው። ጥሪ ለመሆኑ እኔ እንደ ሙስሊምነቴ ጥሪ የማደርገው ወዴት ነው ብሎ እያንዳንዱ ሰው ራሱን መጠየቅ አለበት። መድረክ ላይ ቆሞ ስለተናገረ ብቻ አይደለም። ህይወትህ አንተ እንቅስቃሴህ ዳዕዋ ነው። የኛ ዳዕዋ ምንድነው ይሆን? ዛሬ ምን እንደነጋገረው የኛው ስለኛው ስለኛው እኛ ዳዕዋ ያደረግነ ነው። ለመሆኑ ወደ ኢስላም ወይን ወደ አላህ ጥሪ የሚያደርጉ ሰዎች የተላበሷቸው ባህሪያቶች እውን ሊላበሷቸው የሚገባቸው የሆኑ ባህሪያቶች ናቸው ወይንስ አይደለም? الله سبحانه وتعالى قرآن سيورد عندي لاتشوال رسول صلى الله عليه وسلم الف لام را كتاب انزلناه اليك لتخرج الناس من الظلمات الى النور باذن ربهم الى صراط العزيز الحميد كتاب انزلناه اليك في القرآن ወዳንተ ያወረድነው መጽሐፍ ነው። ይህ መጽሐፍ አላማው ምንድነው? በጌታቸው ፍቃድ ፍላጎት ከበርካታ ጨለማዎች ወደ አንድ ብርሃን እንድታወጣቸው። ብርሃኑ አንድ ነው፣ እስላም። ጨለማዎቹ ብዙ ናቸው። ከብዙ ጨለማዎች ወደ አንድ ብርሃን አወጣለሁኝ ብሎ ራሱን ያዘጋጀ ሰው ሊላበሳቸው የሚገቡ ባህሪያቶች መኖር ግድ ይላል። አለበለዚያ ግን አበጃለሁኝ ከሚለው የሚያበላሸው ያመዝናል። ከጨለማ አወጣለሁኝ ብዬ ለላበሰው የሚገባኝ ነገር ሳልላበስ ቀርቼ ዳዕዋ በማደርግበት ሰዓት መልሼ ዛው ተከታቸዋል። ሊተኽሪጅ አልናሰ ሚነ ዙሉማቲ ኢላ ኑር። የኛ ሮል ሞዴላችን ረሱሉና ሙሐመድ ሰለላሁ ዐለይሂ ወሰለም። የኛ እንከን የለሽ የምንከተላቸው ዳዕዋ ደረጃቸው እንዴት እንደነበረ ታነበብ ከተረዳ ነው በቀጥታ ፈጽሞ እንደተጣሩት እንጣራለን። አለበለዚያ ግን ነገሮች ይበላሻሉ። ተጣሪዎች ልብ በሉ፣ ረሱል አለይሂ ሰላቱ ወሰለም በተጣሩበት መንገድ ላይ እሳቸው የተላበሷቸውን ባህሪያቶች ተላብሰው ጥሪ ሳደረጉ ድረስ አላህ ዘንድ ትልቅ ትሩፋት አላቸው፣ ፍጥወታ ሽልማት አላቸው። አንድ ብቻ አይደለም፣ በጣም በርካታ ሽልማቶች አሏቸው። እነዚህ ሽልማቶች እንደማገኘት ፋንታ ግን የሽልማት ተቃራኒ የሆነ ቅጣት ሊጠብቃቸው ይችላል ዱዓቶች። አሁን የተነጋገርን ያለነው ስለ ራሳችን ودعاتهم خير هذه الأمة على الإطلاق. كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله. يزج ما هذا رسب يزج أمة مرت فوج بلو مالك دعاتوش ناتشو يتنوشو مرت فلون دات رسول بحارة نمت قالن بحارة ياتشو لاي قل دعاتوش مهون اندال لباتشو كهونو يزج أمة مرت تولد مالك الناس ناتشو. والدعاة إلى الله موعودون بالفلاح في الدنيا والآخرة. فهلتم أعلم مدهن يتلعبس فلاح يلميوت دعاة شمهنا شون رب العالمين بما يشم نقدروا فانتوار واتكمت ولنا. ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون. الناس بجانا تشو فلاح ميوتو كيلان هي قوان قوان وليتو تشو قطالات تقاتمون الناس بجانا عمر بالمعروف نهي عن المنكر دعوة مالتهن بسرو يمي عزو كمدفو يمي كلكلو وكسنو تشنقان بيهونو كذلك ما هذا رسبو سمنور على الباتشو قالو فمثلقوا من قد تكتلوا تريد كادر رجودنا صلاح يميوتوا في النسماتهم. والدعاة إلى الله يشملهم الله برحمته الغامرة ويخصهم بنعمته الفائقة. ودعا الله ودى توحيد ودى تكتلنا من قد تري يميادر بدعاتك تتاريوك الله سبحانه وتعالى برحمته يشفناتك يلبساته يكبباته النفس ماته. والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر ويقيمون الصلاة ويؤتون الزكاة ويطيعون الله ورسوله أولئك سيرحمهم الله إن الله عزيز حكيم. أمر بالمعروف مؤمنون تملكتوا إرث بساتشو عندو لاندو وداجنو ألاف هذا الدر عندو لاندو رداتنو يهكال هنا قل شكرا لما نسمه عندنا تشو مؤمنون والمؤمنون والمؤمنات بعضهم أولياء بعض فلذيه يأمرون بالمعروف وينهون عن المنكر ويقيمون الصلاة إلى آخر الآية. تدروا يا زلو كما تفك لك لالو صلاة كف أدردو يسجدالك زكا يسجدالك الله لنا ملئك تنياون الشي لالو هذا جفنا تشوف أولئك سيرحمهم الله الله يزن الله تشوف. والدعاة إلى الله أجرهم مستمر ومثوبتهم دائمة أنه يقرد دموز يا الله تشوف بنورو دعاة تشوف ملك ذلك إهل من ناقر يفلق قدس مكني أتعلم إهل نحلون دي لك دائي الله زل دي له بس لم النوس إهل نحل بوت حلون دي بلن وده بحريات وچاچو سنمت بزوم النوت عشو سوش لنور إجلال همي قبوت الله يدرقان. والدعاة إلى الله أجرهم مستمر دموزات شو كت أينت يعلونه. روى مسلم وأصحاب السنن من دعا إلى هدى كان له من الأجر مثل أجور من اتبعه أو من تبعه لا ينقص ذلك من أجورهم شيئا. ودكت على من قد هدى الملك إسلام ودأسلم الناس الرياء بالرجاء يتكتلون سواج قدراتهم عصرهم هنومتهم هنوشي النسو تكتلوت يعلون كتتنا منجد بميساروت ملك عمسرا يميس عفلات شو عجر لسو ميس عفلات السو موتو عفر هنو لهوني چلا السو تريا در رجلات شو سوش بمدر لايس كالو درس ሱብሓነላህ ሲሉ እስትግፋር ሆኗል። እሱ መዝገብ ላይ ሱብሓነላህ ይጻፈለታል። አምስት ሳንቲም ለሚስኪን ቢሰጡ እሱ ዳዋ ያደረገላቸው ሰዎች እሱ መዝገብ ላይ አምስት ሳንቲም ተጽፋለች። ነገ የውል ቂያማ ሲቀርብ አልሰራሁትም ሲል ሰርተኸዋል በተዘዋዋሪ ይባላል። በቀጥታ ባትሰራው ويكفي الدعاة فقرا وخيرية أن تسببهم في الهداية خير مما طلعت عليه الشمس وغربت لن نسو لدعاة ودى إسلام يمت أرويعون دعاة يبقى الشوال إيه بيش يبقى منو النسو لعند السو ከአላህ ጋር የተጣላን ሰው ከአላህ ረህመት የራቀን ሰው እጨለማዎች ውስጥ የሚጋክርን ሰው አውጥተው ከአላህ ጋር ማስታረቅ አንድ ሰው ብቻ አሃይ ወጣ ከገባችበት ሁሉ ይበልጥለታል። فوالله لا يهدي الله بك رجلا واحدا خير لك من حمر النعم على الرسول عليه الصلاه والسلام يا غوتاتشو لج علي ابن ابي طالب ين خيبر زمتا غزي باندرا فستوت بالله ليه نغرهالو بانت سبب عند سو هدايه كاغنيله قطراتشو يمايتاوقو قياي جملوچن كمسطف يبلطلها على غارو ود منقيره ود باوند وينم ود دولار ምድርን የሚሞላ ዶላር እና ፓውንድ ነው። ምንድን ነው ይሄ? ይሄ ነገር እንዴት ብሎ አንድ ሰው ሂዳያ ማሰጠት እንዴት ምድርን ከሚሞላ ፓውንድ እና ዶላር ይበልጣል እንዳትሉኝ። خير لك من عمرنا አሁን ድረስ ይላሉ አረቦች ዘንድ ቀያይ ግመሎች ቦታ አላቸው። ምሳሌ ተደረገው ለዛ ነው የሚሉት ዑለማዎች። ብሩ ወይ ተተወስሞታል አንድ ቀን ወይ ጥሆ ይጠፋል ወይ ያስገድል አለ ራሱ ወየመጥመኛ መንሰ ይሆናል ብሩ ዶላሩ። አንድን ሰው ግን ባንተ ጥሪ ሂዳ ያገኘ ማለት ግን ሁሌ አንተ አጅር እየተጻፈልህ ኖራል። አይ ይበቃል ብዙ አላቸው ብዙ ደረጃዎች አሏቸው ዱዓቶች ግን ይብቃ። እነዚህ ዱዓቶች ሁሉም ናቸው እነዚህን ማዕረጎች የሚያገኙት ወይንስ ወስኖች? ያ ለምንም ተረጥር የረሱልን አለይሂ ሰላቱ ወሰላም አጥራር የተጣራ ሰው ብቻና ብቻ ነው ማለት በቃ እነሱ ብቻ። ስለዚህ ከነሱ መሆን ፈልጋለሁኝ የሚል ሰው የተከክለኛ ጥሪ አድራጊዎችን ባህሪያቶች ለመላበስ ማወቅ አለበት። አንደኛ اخلاق الدعاة وصفاته ባህሪያቶቻቸው ምን ይመስሉ ይሆን? የመጀመሪያው ቁጥር አንድ መቀመጥ ያለበት اخلاص ነው። ጥሪ ስታደርግ ዝና ፈልገህ መሆን የለበትም። አጀባ ፈልገህ መሆን የለበትም። የዱንያ እክማ ጥቅም ፈልገህ መሆን የለበትም። ለአላህ ብለህ ነው ዳዕዋ ማድረግ ያለብህ። ቁል هذه سبيلي ادعو الى الله ወደ አላህ ብቻ መሆን አለበት ጥሪው ማለት ነው። ወደ አላህ ብቻ ወደ ምንም አይደለም። ቁጥር በዛ አነሰ ተጨበጨበ አልተጨበጨበ ካንሰር መጣጡ አልመጣጡ ቦታ ተሰጠ። የምታስተላልፈውን መልእክት رب العالمين ቀልብህን ያውቀዋል። ለማን ብለህ ነው የምትናገረው? አለባበስህ በሱናው ስትለብስ ዳዋ ያደረክ ነው። ለማን ብለህ ነው የለበስከው? ላለመተከት ወይንስ አጠገብህ ያሉት የለበሱት እንደዛ ስለሆነ ወይንስ ለምን? ለምን اخلاص በቀላባት ገኝ ተቸግራለች ግን አንድ መጣያ መንገድ አለው። የእخلاص ተቃራኒ ሪያ የሰውን እይታ የሰውን መስማት የሰውን አክብሮት የሰውን አጀባ ፈልጎ መስራት እንኳን ዳዕዋ የመሰለ ነገር አይደለም፣ ሌላውንም ነገር ያወጥማል። አንድ ብር አውጥተህ ለሚስኪን ስትሰጥ ካጠገብህ ያለው ሰው ስስታም እንዳይልህ ድንገት አላህ ሊፈትንህ ሲፈልግ ከጓደኛህ ጋር ስትሄድ መንገድ ላይ እንደው አላህ ሊፈትንህ ሲፈልግ መቼም አላህ ባሪያዎቹን ይፈትናቸዋል። ደረጃቸው ጥሩ ቦታ ነው አይደለም። አሊፍ ላም ሚም አሐሲበ الناስ አይትረኩ አይቁሉ አመና وهم لا يفتنون ሰዎች አምነናል በማለታቸው ሳይፈተኑ የሚተው ይመስላቸዋል ይላል። ላ ولقد فتن الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين ፈትነናቸዋል እነዛንም እውነተኛውን ከውሸተኛው ለይተነዋል አለ አላህ። አሁንም ባይቀርም አመኛለሁ ሲል ሊፈተን ይችላል። የፈተናው አመጣጥ ብዙም ትንሽም ቀላል ከባድ ሊሆን ይችላል። አስፈትነኝ ብሎ ዱዓ ማድረጉ ኸይር ነው፣ ግን ሊመጣ ይችላል ፈተና። እማልፈው አድርገኝ ነው ዋናው ዱዓ። ምክንያቱም ፈተና አይቀርም። ወደድክም ጠላህ በምትወዳት ሚስት ልትፈተን ትችላለህ። በምትወዳቸው ልጆች፣ በእናት በአባት፣ በጎረቤት ይቀጥል እና አላህ ሊፈትንህ ሲፈልግ ከጓደኛህ ጋር እየሄድክ ጓደኛህን ትቶት አንተ ጋር መጥቶ በአላህ ይዤሃለሁ ብር ካልሰጠኸኝ ሊልህ ይችላል። ልብ በላ አሁን በአላህ ይዤሃለሁ ብር ካልሰጠኸኝ አለቀህም የሚል አላጋጠማችሁም? እኔ አጋጥሞኛል። አዲስ አበባ ውስጥ ካልሰጠኸኝ አለቀህ። አሁን በዚች አጋጣሚ ላይ የአላህ ስም ተነስቷል። አዎ ጥሩ፣ ግን ባልሰጠው በአላህ ስም ተጠይቆ ሳይሰጠው ቀረ ብሎ ጓደኛዬ ይወቅተኛል ብዬ ነው ፈርቼ የሰጠሁት ወይንስ ሊላህ? እቺን ማን ነው የሚያውቀው? ረቡል ዓለሚን ብቻ። ኢኽላስ ቦታው ቀልብ ላይ። ማንም ስለ ኢኽላስ መናገር አይችልም። ማንም እሱ ሰውየውና አላህ ብቻ ናቸው። የመጀመሪያው አንድ ዳኢ ሊለበስ የሚገባው ኢኽላስ فيجب على الداعية ان يكون مخلصا لله عز وجل ለአላህ ቅርብ ተብሎ መሆን አለበት። የመጀመሪያው መስፈርት ይችላል። ሁለተኛው ان تكون على بينة في دعوتك اي على علم እውቀት ያስፈልጋል። እዚች ላይ እንቆያለን። ያለ እውቀት ዳዕዋ ተቀባይነት የለው። ኩል ሀዚህ ሰቢሊ አድዑ ኢላ አላህ ዓላ በሲረቲ ዓላ በሲረቲ። ዛሬ አክፋሪውም ሙብተዲዕ ባይውም ግሩፕ ከፋፋዩም ለፈለገው ቢጫ ለፈለገው ቀይ ለፈለገው ማጠብጠብ የፈለገውን ማውገዝ የፈለገውን ከፍ የፈለገውን ዝቅ አድራጊ ዳኢ እሁን የሱ ዳዕዋ በእውቀት ላይ የተመሰረተ ነው ወይ የሚለውን ጥያቄ ለታዛቢዎቹ መልሱን መተው ብቻ ነው ያለው። ልብ በሉ፣ ቅድም ያልኩትን ዳኢ ማለት ከጨለማው ያሉ ሰዎችን ከጨለማ ማውጣት ነው። ከጨለማ ውስጥ መሆናቸውን ማወቅ የሚችለው በእውቀት ነው። ያለ እውቀት ተውሂድን ሽርክ ሊል ይችላል፣ ሱናን ቢድዓ ሊል ይችላል፣ እስልምናን ኮፍር ሊል ይችላል። ዛሬ ሁሉም በተለይ ሶሻል ሚዲያዎች ላይ ትልቁ የፊትና ምንጭ ሶሻል ሚዲያዎች ናቸው። ሶሻል ሚዲያዎችን የሚጠቀሙ ሰዎች የፊትናውን ማዕትና አደጋነት ያውቁታል። ሁሉም ዳይ ሆኗል። Facebook, WhatsApp, Line, Tango, Paltok, Skype, extra. ሁሉም ይጥፋል። ሁሉም ይጥፋል ይጥፋል። ኮመንት ተጭው ማሻአላ ተመችቶኛል ይላል። ይሄ ተመቸኝም ይላል። ይሄ አይመስለኝም ይላል። አሄ ትክክል ነው ይላል። ሁሉም ዳይ ሆኗል። መሆን ይቻላል ብያችኋለሁ ቅድም ላይ እንዳይጋጭባችሁ። እያንዳንዱ ሙስሊም ዳይ መሆን ይችላል። ግን አሁን ባለው መንገድ ግን አይደለም። ሶሻል ሚዲያዎች ላይ ዳዋዎቹ ፈር የለቀቁ ናቸው። ወንድሞቼ ትርጉም መጽሐፍ አንብቦ ሙፍቲ መሆን እኮ አይቻልም። በኬሚስትሪ ወይም ፊዚክስ ወይም ማቴማቲክስ ዲፓርትመንት ተመረቀ ስለወጣ ሐላል ሐራም ብለህ መናገር አትችልም። አሁን ግን እየተደረገ ያለ ነው። ይሄን ካንድ የኢትዮጵያ ዩኒቨርሲቲዎች ውስጥ ተመረቆ ስለወጣ በዲግሪ ወይንም በዲፕሎም ወይንም ከፍ ይያለ ሲሄድ በጥራሽ ሙፍቲ ሆነች። ስለ ቢዳአና ስለ ሱና ሊናገር አይችልም። ግን ዛሬ አንድ ወሬ ላውቀርቶ ስለዚህ ነው ثلاثه الاصول ወይ الاصول الثلاثه كتاب التوحيد 40 نووي ያቀረ ሙፍቲ ፈቶ ቢን ፈጭ ሊሆን አይችልም። በትክክል አንድ መስመር በአረብኛ የተጻፈ ሐረካ የሌለው አይደለም። ሐረካ ያለው ማንበብ ማንችል ሙፍቲዎች ነው መናገኝ። ያለ እውቀት ዳዋ ሲደረግ ያለ አዋቂ ሳሚ ይላሉ ጨርሱት። لا تكون جاهلا بما تدعو اليه ይመስለኛል የሚባል ነው የምንሰማው እምናነበው ይመስለኛል። ምን ችግር አለው ታዲያ ሲሉ ሰምቻለሁ ነው። ለእስላሙ ይመስለኛል የለም ችግር የለውም የለም። እውቀት ካለ አስተማር፣ ከሌለ ተማር። ማስተማርም ካልቻልክ መማርም ካልቻልክ አደብ ይዛቁጭ አለበለዚያ ግን ዋትስአፕ ላይም ሆነ በተለይ ከሶሻል ሚዲያዎች ፌስቡክ والله አንድ ኮመንት ከተሰጠበት በስር ያሉት ጓደኞች ሁሉ ይደርሳቸዋል። አንተ ስር 5000 ጓደኞች ካሉ ከ5000 ድንገትም 500 የሚሆኑ ኢትዮጵያውያን ጎረቤቶች የማውቃቸው ብለህ ነን ሙስሊሞች አዳድርጋቸው ሊሆን ይችላል በፍሬንድነት። ያንተ ኮመንት በተሰጠው በተለቀቀው ነገር ላይ የሰጠው ኮመንት ትዝብቱ ሲቀልሃል እንሰደደው ወሩ ስድብ ዱአቶች ተብሎ ስድብ ተስድብ ረጅም ጽሑፍ ለስድብ ረጅም ጽሑፍ ያረክ አያት ሸይጣን ሸይጣን ኸይርን ነገር ለመስራት እንቅልፍ ያመጣል። ቁርአን አዳምጥ ብትሉ ወደ ይመጣል ነፍስያ ምን ትላለች ፍራው ለሃል ኮተኛ በቃ አላህ አጅም ይሰጣል። ግን ፊልም ለመመልከትና ድራማ ለማየት ግን እንቅልፍ ይጠፋል። ረጅም ጽሑፍ ለትግል ረጅም ጽሑፍ እንደከሌ እንዲህ ናቸው ቅድም ሰምተናል ከወንድማች ለዚህ ለነጻፍ አቶችም አይታክቱ ይጽፋሉ እንጂ አጅብ والله አንዳንድ ጊዜ ማያቸው ጽሑፎች አሁን እንኳን ተቻለው ፌስቡክ ማያቸው ጽሑፎች ብስቡ አልክ የታጠቁት እንቅልፍ ሳተው ቁጭ ብለው የሚጽፉት ትችት ነው። እኔ እኮ መተቸት የለበትም አይደለም፣ መተቸት ያለበት ነገር መተቸት አለበት። ተቺው ግን አላ በሲራ መሆን አለበት። አላ ዒልሚ فإياك أن تدعو على جهالتي وإياك أن تتكلم فيما لا تعلم فالجاهل يهدم ولا يبني መሃይም ሲገነባ ሳይቶ አይታወቅም ያፈርሳል እንጂ ያለ እንቅስ ዳኢ ሆናለሁኝ ካለ የሚያስተካክል እንዳይመስላችሁ። አሁን ያለው ችግርኛ ስለራሳችን ነው የምንነጋገረው፣ ስለነን ሙስሊሞች አይደለም። ሙስሊሞች ስለሆኑት የኔ ወንድሞች የኔ እህቶች ራሳችንን ዱዓቶች ነን ብለን ቁጭ ስላደረግነው የምናገረው። አባቶቻችን ገና ነን መማር ሲገባን ራሳችንን አስተማሪዎች አድርገን ቁጭ አድርገናል። በጣም ደፋሮች ነን። ደግሞ ጃሂል ወደ ኋላ አይልም። ያወቀን ጨነቀው ይባላል። ስለ ዲን እስላም እከሌ ሙብተዲዕ ነው፣ ቢድዓ ውስጥ የተዘፈቀ ነው፣ እከሌ እንዲህ ነው ብሎ ማለት ከበስተኋላዋ የምታስከትለውን መዘዝ ያወቁ ይጨንቃቸዋል ከመናገራቸው በፊት። ይሄን የማያውቅ ግን ምን ችግር አለው? እከሌ ሙብተዲ ነው ምን ያደርጋል? አንድ ቀን የሆነ ቦታ ላይ ሙብተዲ የተባለን ሰው ሲጨብጥ አይቼዋለሁ ይላል። እነሱ ቤት ሙብተዲን የጨበጠ ሁሉ ሙብተዲ ነው። ምንድነው? አንዳንድ ጊዜ ሱብሃንአላህ እከሌ ይላል፣ መናገር ስለማልፈልግ ነው። እከሌ ድንጋይ ነው ይላል። ድንጋይ ማለት ምን ማለት ነው ዲፋይን አድርገው ሲባል አያውቀው፣ ልናገረው ስላልፈለኩ ነው። አከም ድንጋይን ትርጉም አልፈልገውም። ድንጋይ እከሌ ህዝብይ ነው ይላል። ማ معنى الحزبية بتلو تاوك والله طيب يا خير من الناس اللي قال طب اسي مسمى شو تعرف ايش اللي مسوا انت وراس اللي تو متدب بيون السالكوتش حزبي نو لا سروري نو لا ها من الكلام يفيد ما من سوق قال ها تتلوس ها نو ميلان لا بلوا شيء تاوك ጥሩ ነገር ስትናገሩ አልহামዱሊላህ ብትሉ የገደል ማምቱ አልহামዱሊላህ ይላል አብሮ ደስ ይላል። አግሪ ያገኛል ግን አላልኩም እኔ የገደል ማምቱ ግን የፈጣችሁት ነው የሚያስተጋባው። እንደዚህ ናቸው ብዬ ነው ያለኩት። ሀከዛ ምን እንደሆነ እንኳን ትርጉሙ ሀታ ቢዳ ለስንት እንደሚከፋፈል እንኳን አያውቁት። በቃ ሽርክ ነው ሽርክ ነው፣ ቢዳ ነው ቢዳ ነው፣ ምስቅና ነው ምስቅና ነው፣ ፍስቅ ነው ፍስቅ ነው፣ ካለቀ ኩፍር ነው ኩፍር ነው። ዑለማዎች ስንት ለፍተው ማስረጃዎችን አገላብጠው ኪታቦችን የቁርአን አንቀጾችን አስተንትነው ኩፍ ለሁለት ይከፈላል። ሽርክ ግማሾቹ ለሶስት አሉት፣ ግማሾቹ ለሁለት አሉት፣ ቢድዓ ለሁለት አሉት፣ ምስቅና አቀድይና አመልያ አላሉ፣ ፍስቅም እንደዛው እንዳገላለጹ የትኛውን ቢድዓ የሰራን ሰው ነው ከእስልምና ልታስወጣው የምትችለው? መቼስ ነው የምታስወጣው? የእውቀት ማነስ መዘዙ ሰዎችን በእልክ ውስጥ የያዙትን ወንጀል እንዲቀጥሉበት የሚያደርጉ ዱዓቶች አሉ። ዳኢ ማለት ከጨለማ ወደ ብርሃን የሚያወጣ መሆን ሲኖርበት ምን አገባ እነሱ የገቡበት ይገባለሁ የሚል ሰው አለ። ከማን አንዳንዶቹ እርግጥ ድርቅናቸው ነው እንደዚህ የሚያስብላቸው፣ አንዳንዴ ደግሞ ከዳኢው ደረቅነት ነው። ምን አገባ እነሱ ጀሃነም ከገቡ ተከትያቸው እገባለሁ ይላል ዳዕዋ የሚደረግለት ሰው። በነገራችን ላይ ጀበና የሚያመልክ ሰው አለ። ጥሩ ጀበናው መስበር ነው ወይስ እቀልብ ውስጥ ያለውን የጀበና አምልኮት ማውጣት ነው የሚፈልገው? ጀበና ብቻ ጀበና ይገዛ። እኔ ሰውታለሁ 1986 አኖር መስጊድ ላይ ዳዕዋትን ጀምር ከመግሪብ እስከ ኢሻ ዳዕዋት ይደረግ። ወጣቱ ማሻአላህ የሰማውን በሙሉ ቪዲዮ ነበር የሚተገብረው። ወላ እናት ወላ አባት ወላ አጎት ወላ አክስማ የምን ጀበና ነው የሚል ዳኢ ከሰማ ነብዩ ሙሐመድ ኢብራሂም አለይሂ ሰላም ጣዖቶቹን በሙሉ ኩትኩታቸውን ካወጡት በኋላ በልፈዓለሁ ከቢሩሁም ብለዋል። ናፍቆት ነው እንጂ ይላል። ሄዶ እናት ቁጭ ብላ ቡና አፍልታ ቁጭ ብላ ያለች ምንም ቀን ይሁን ረብ ረቡም ይሁን ሐሙስም ይሁን ቅዳሜ ቁጭ ብላ ያለች ይገባል ታቃልች። ምንድነው ሽርክ ነው እየፈራሽ ያለሽው? አሁን እሱ ሽርክን አወጣ ማለት ነው? እርግጥ ኢንካሩል ሙንከር ወንጀል የሚሰራበትን ነገር ማስወገድ ግድ ይላል። ግን እንደዚህ አይነት አካሄድ ነው የሚሄደው? ጀበናውን ሰበርከው አይደለም? አዎ ነገ ገዛዋለሁ አለች። አንተን ስብር ያደርግህ አለች። አሁን የእርግማን ይደርሳል አይደርስም የሚለውን ነገር እንተው ወደ ጎን። ግን የተሰራው ስራ ያለ እውቀት የትኛው መቀደም እንዳለበት እናትን አንድ ቀን እንኳን ቁጭ ብሎ እማዬ ረቡ ያልሽ ምታፈይ ቡና ማስረጃ እኮ የለው። ቡና መጠጣት ከፈለግሽ ጠጪ እማዬ። ታዲያ መጉዝጉዝ ከፈለገ ምን ችግር አለው? ጭቆስቁሶ ደስ ይላል አረንጓዴ። አድሮስ ማጨስ ከፈለገ ምን ችግር አለው? ቢያጨስ ደስ ይላል። ቡና መጠጣት ከፈለገ እስካልጎዳ ድረስ ትጠጣ። ከአምልኮት ጋር ግን ማያያዝ የለባቸውም። ወደ ቅላ ካልዞረም ጸጉርሽን ካልሸፈንሽ ጀባ ካላልሽ ቁመህ ጀባ ካላልክ ፋቲሃ ለጀበና ካልተቀረ ይሄ ማስረጃ የለውም እማዬ። ادعوا الى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي احسن. رسول عليه الصلاة والسلام يعزانيوش كله عزانيوش ناتشو كفتر بعد يعزانيوش كله عزانيوش وما ارسلناك الا رحمة للعالمين. كذا ما في تقلوت سنين نبي الله ابراهيم عليه السلام አባታቸው ጣዖት እያመለከ ታቦት እያመለከ ምንድን ነበር ያሉት? አንተ ጣዖት አምላክ ያሏቸው ያ አበቲ ያ አበቲ ያ አበቲ ከናልፈካ። እስቲ ከቁርአን እንኳን የዳዋ አደራረግ ከነብያቶች አለይሂም አፍዱል ሶላት ወዝከተስ ሊመውሰድ ይችላል እኮ። ነብዩላህ ኑህ አለይሂ ሰላም ህዝቦች ሙሉ አመጸውባቸው ጥቂቶች ካመኑ በኋላ መርከብ ስራ ተብለው መርከብ ተሰርቶ ልጃቸውም ነው አንተ ካፊር ናግባሉ ያ ቡነይ ርከብ ማና ወላ ተኩን ማል ካፊሪን ልጄ አለ ልጄ አይደል ልጄ በስሙ እኮ አልጠርቱም ስም እኮ አለው ስም አለው ልጄ አለ ግን አልተሳካ። ረሱል አለይሂ ሰላቱ ወሰላም አጎታቸውን የሚያክል ጥሩ ነገር ያወለላቸውን ምን ነበር ያሉት? በስሙ ጠሩት ያ አሚ አጎቴ قل لا اله الا الله كلمه احاج لك بها عند الله انت سيبان ان انت راساتكم متبلشتاتوا حلال لمن تنو اذنك يا لبن كم بتتكلم على موقف القران تتكلم مهون يلبن اذن مهون يلبن من سكن تاغني الله سي انت اسم مبتدع مشرك حزبي سروري بله مدبه ሰዎች እንዲጠሉት ስላደረከው ብቻ ምን ታገኛለህ? ምን ማለት ይተፈሂዱ ምን ነው የምትጠቀመው? ዳዒ አዛኝ መሆን አለበት። ሌላው ባህሪ አዛኝ ሐኪም ነው ሰው ሐኪም ዶክተር በሽታ ይቀላል። ግን በሽታውን ከመጥላቱ ከመራቁም ጋር የታመመውን ሰው ግን ሁሉንም ነገር አልፎ ያክመዋል። ቀስ ብሎ ምን እንደሚያስፈልገው የትኛው መድኃኒት እንደሚስማማው መቼ መውሰድ እንዳለበት ከምን በፊት ከምን በኋላ መጠቀም እንዳለበት ስለሚያውቅ በሽተኛው ቁጥ አድርጎ ይሄን መድኃኒት ከምግብ በፊት ይሄን መድኃኒት ከምግብ በኋላ ይሄን መድኃኒት ይሄን ያክል ወሰደው ከወሰድኩ በኋላ ይሄን ያህል ውሃ ጠጣ ለስጋዊ በሽታ ነው። ቀልባቸው በሽርክ በቢድዓ ከዚህም ሌላ በኩፍር ለተበከለ ሰዎች ደግሞ ከዚህ የበለጠ አዛኝ መሆን አያስፈልግም። አዝነንን በተሳካልን እንኳን ጨክነን አይደለም ዱዓ አድርገንላቸው አላህ ሂዳያ እንዲሰጣቸው በተሳካልን እንኳን ሰልበናቸው ረብመናቸው አይደለም። ቻይ መሆን አለበት። አንተ ዳዒ አይደለም ተሰደድክ አንዳንድ ጊዜ ከአቅምህ በላይ ሊሆን ይችላል ሁሉም ነገር። ከዛ ድረስ ግን ለመቻል መሞከር አለብን። የሚጠራው ሰው ባህሪውን ማወቅ አለበት። ዳይ አንዳንድ ጊዜ ምሳሌ አስቀምጥላችሁ። ሁለት ወንድማማቾች ቢኖሩ አዛን ሲል ሁለቱም ቤት ነበሩ። ሁለቱም ወንድማማቾች አንደኛው ወንድሙን ትቶት ወጣና ሰግዶ ሲመለስ እቤት ቁጭ ብሎ አገኘው ወንድሙን። አንተ ለምን ሶላት ማትሰግደው? ምን ትሰራለህ እዚህ ነው ማለት ያለበት ወይንስ ወንድሜ መስጊድ ይዛል አለክ ብሎ ይጠይቃል? የትኛው ነው ትክክለኛው? አላውቅም። አሁን እሱ እቤት ቁጭ ብሎ ስላገኘው ብቻ ድንገትም መስጊድ ያልሄደበት ምክንያት ሊኖረው ይችላል። ይሄ ልጅ ወይ አሞት ሊሆን ይችላል፣ ወይ ሌላ ምክንያት ሊኖረው ይችላል። እቤት ሰግደው ሊሆን ይችላል። መስጊድ ሄዶ መስገድ እስካለበት ድረስ ዑድር እስከሌለው ድረስ መሄድ አለበት። ግን አላውቅም። ዳኢ ምን ማድረግ ያለበት ሊጠይቀው ይገባል። ወንድም ለወንድሙ ሶላት ሰገድክ ወይ ብሎ ይጠይቀዋል። አልሰገድኩም ሲል አሁን ወደ ትክክለኛው መባል ወዳለበት ነገር ይገባል። ግን ይስገድ አይስገድ ሳታውቅ ይሄድ አይሄድ ሳታውቅ ውርጅብኝ ካወረድክበት እሳ በኋላ ህሊና እራሱ ይወቅሳል። ምንድነው አንተ የምትለው? እኔ እኮ ሂጅ ሰግጄ መጥቻለሁ ቢልህ እሳ ካንተ በፊት ወጥቼ ነው እንጂ እኮ ሰግጄ መጥቻለሁ ቢልህ እሳ ቅላሙ ስለሄድክ ብቻ አይደለም። ለዚህ ምን ይላሉ? አየኩነ አላ በሲረቲን ፊ ሀሊ ልመድዑ ይላሉ። የሚጠራውን ሰው ሁኔታ ማወቅ አለበት። ሀብታም ጊዜ ራሱ ይመረጥለታል ይላሉ። ጊዜ መናገር አለብኝ መናገር አለብኝ፣ መሳደብ አለብኝ መሳደብ አለብኝ፣ መተቸት አለብኝ መተቸት አለብኝ። ይህ ከአንድ ትክክለኛ ዳኢ የሚጠበቅ አይደለም። እንግዲህ ወንድሞቼ እህቶቼ ብዙ ነገር ማለት ይቻላል። አንድ ዳኢ እንደው ቢያንስ አሁን የተጠቀሱትን ነገሮች ከተላበሰ ስኬታማ ይሆናል። አለበለዚያ ግን አደጋው የከፋ ነው የሚሆነው። አሳምራለሁ ብለን እናበላሻለን። ወደ ጀነት እንጣራለን ብለን ወደ ሌላ ነገር እንጠራለን። ولا تقولوا لما تصف ألسنتكم الكذب هذا حلال وهذا حرام لتفتروا على الله الكذب. ايش انت انما تملكه مانينيوم ما ترجع ساينورو اوقات ساينورو ايه حلال ايه حرام يا له بالله لا يقتل من يقر. ولا تقف ما ليس لك به علم ان السمع والبصر والفؤاد كل اولئك كان عنه مسؤولا. እንቅስ የሌለህን ነገር አትከተል ነው ያለ እውቀት ዳይነት አወቀ እጅን አለ ማስገባት ነው። አጥምሞ ነገ አላህ ፊት ቀርቦ ከመጠየቅ ያጠመመኝ እከሌ ነው ተብሎ ከመጠየቁ በፊት እዚሁ ዳይነቱን በትክክል ማወቅ አለበት። እኔ ወደ ተውሂድ ነው የምጣራው ብሎ ስድብ አያስፈልግም፣ ትችት አያስፈልግም፣ ምድባ አያስፈልግም። ምድቡ የሚለው የት ጋር ነው? እኔ ብቻ ነኝ ወደ ተውሂድ የምጣራው የሚሉ አይጠፉም፣ ጥቂቶች ቢሆኑ ጥቂቶች። ሁሉ ጊዜ የሚጠቀመው ይሄንን ነው፣ ያናድዳቸዋል። ጥቂቶች ሌላው ወደ ምንድን ነው ታዲያ የሚጣራው? አይ እናንተ ተውሂድ በግልጽ አታስተምሩም የሚሉም አሉ። በነሱ ቤት ተውሂድ ማስተማር ማለት መሳደብ ነው። ልብ በሉ፣ ተውሂድ የሚያስተምር ሰው መሳደብ አለበት? ሀዛ ይህ ትክክል አይደለም። ወንድሞቼ እህቶቼ እንግዲህ ይበቃል። ብዙ ማለት ቢቻልም ብዙ መናገሩ ሳይሆን የሰማንበትን ወደ ተግባር ማዋል በተለይ እነዚህ ሶሻል ሚዲያዎችን የምንጠቀም ወንድሞችና እህቶች የሚመጡልን ዳዋዎች በድምጽም ይሁን በጽሁፍ ከየት እንደመጡ ሳናረጋግጥ የገደል ማሚቴዎች መሆን የለብን። ልብ በሉ፣ አለበለዚያ ግን ነገሩ አደጋ ነው። በጣም ያስቸገረኝ አሊፍ ትጋደል ትቁም ቁል ሁወላሁ አሐድ እንዴት ይቀራ የማያውቁ የዋትሳፕ ዱዓቶች ናቸው ያስቸገረው። ወላሂ አላህ ከተናገረው ዑለማዎች አላስቸገሩም፣ የኔ ቢጤዎች ናቸው እየበጠበጡ ያሉ። ዑለማዎች ችግርን እንዴት እንደሚቀርፉት ያውቃሉ። ትክክለኛ ዱዓቶችም ችግርን እንዴት እንደሚቀርፉ ያውቃሉ። በእውቀት ላይ የተመሰረተ ስለሆነ መሐይማኖች ግን ማንስ መሐይም እንዳይ ሆናለው? ማ የትኛው የተተረጎመ መጽሐፍ ስላነበብክ ዳኢ መሆን አለብህ የሚል አለ? ስለዚህ እኔ አደራ የሚለው ነገር ጥሩ ነው። እነዚህ ሶሻል ሚዲያዎችን መጠቀም ሁለት ስለት ነው ያላቸው፣ ወይ ይቆርጡልሃል ችግርህን ወይ ይቆርጧል። ትክክለኛ ተውሂድ ሊያስተምሩ ይችላሉ፣ የተዛባ ተውሂድ ሊያስተምሩ ይችላሉ። ስለዚህ እኔ በመጨረሻ የምለው ነገር ቢኖር አንደኛ ራሳችንን ዝግጁት ሳንሆን ብቃት ሳይኖረን ዳዒዎች አድርገን ቁጭ አናድርግ፣ ብይን ለመስጠት አንቸኩል። ሁለተኛ የሚመጣልንን ዳዋ ከየት እንደመጣ ሳናረጋግጥ ኮመንት እየሰጠን ለማስተላለፍና ለመደገፍ አንሞክር። እነዚህን ሁለቱን ነገሮች ከተገበርናቸው የመድህን መርከብ ላይ መውጣት እንችላለን። አለበለዚያ ግን ቅድም ሸህ መሐመድ ዘይን እንዳሉት ተያይዞ መስመጥ ይሆናል። ከሚሰምጡት ሳይሆን ከሚድኑት አላህ ያድርገን። ወሰለ ላሁ ወሰለም አላ ነቢይና ሙሐመድ ወአኺሩ ዳዋና አልሐምዱ ሊላሂ ረቢል ዓለሚን። ላ